ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ፍርጭት አሁን ጀመረ። We hone and na andulet kisabungilsenel yaradanatnet sinore hetkano arada sentun sebseba arada kreaste marech arada yeshger niges arada natne eperech arada neper bihon arada neper ma ሻጆሮ አራዳ ትግርባ አልሰማ እኔ አላማረኝ አዲስ ነገር በስቷል ደቂ ሲስተማመን ጎበስ ፍቅርጠ ቋል ይዞመ ገኘት ነው ዋታ ደለም ዳላ ፍሬብ ያራዳ ልጅበ መብላት መጠጣቱ ተፋቅሮ ተጫቱ በቀረደሩ ያቦ መብላት ተሳስ ሞኑሮ ገዳም ሰፈር ቀረደሩ መብላት መጠጣቱ ተፋቅሮ ተጫቱ በቀረደሩ ያቦ መብላት ተሳስ ሞኑሮ ገዳም ሰፈር ቀረደሩ malore bedro berema ai tarre sumzare en quan capataiat behide tiemeta ewat yakemetot machigeñal mata salam tenestilign indemwalachu indemnamashachu yes izi washington dc kemigenyo isat redo yemitalalefillachu yele teqdame sirchitachin naw ከኢሳት ሬዲዮ ለዕለተ ቅዳሜ ያላችሁን መሰናዶች ዘን ወደ እናንተ መተናል። አብራችሁን ለምትዘልቁ አብራችሁን ለምትቆዩ ያክብሮት ምስጋናችንን ቀድመን አደረስን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ግብዣችን ነው። የማስተናግዳችሁ ብሩክ ይባስ ነኝ። በዕለቱ እንግዲህ ወደ እናንተ የምናደርሳቸው የተለያዩ መሰናዶችን ይዘናል ተረካለን። የሳምንቱ ዜናም ተዘጋጅቷል። እንደዚሁም ደግሞ በአትላንቲክና ሁለት በደቡብ አፍሪካ የነበረውን ተቃውሞ የሚመለከት ዝግጅት ይኖርናል። እንግዲህ ፕሮግራሞቹን ሁሉ ወደ እናንተ እናደርሳለን። በድጋሚ ከፕሮግራማችን ፍጻሜ አብራችሁ ቆዩ። አብዱ ኪያር አራዳ እያለ ዜማውን ይቀጥላል። ያላማረኝም ዘንድሮ ሌላ ነው ህይወት ላለው እንጂ አይሆን ለነበረው ይዞመ ገኘት ነው ትልቁ ጨዋታ ደለም ዳላ ፍሬብ ያራዳ ልጅበ where you belong to downtown guy never give up ghetto guy never give up fight for your hood die for your hood so that the place where you belong to ara dare superta zendro irma karadro ara dare superta zendro yeden guy kwat karadro downtown guy never give up ghetto guy never give up for your hood die for your hood so that the place where you belong to do place where you belong, the dude. Go to the place, go to the place, go to the place where you belong, the dude. Go to the place, go to the place, go to the place where you belong, the dude. Go to the place, go to the place, go to the place where you belong, the dude. አድማጮቻችን በአሁኑ ሰዓት የስልክ መስመራችን ላይ እንግዳ አሉን። እንግዳችን ወደ ደቡብ አፍሪካ ይዘውን ይጓዛሉ። ትላንትና በደቡብ አፍሪካ በኢትዮጵያውያን እና በኢትዮጵያ ኤምባሲ መካከል ከፍተኛ ግብግብ ተፈጠሩሎ ነበር። በዘገባችንም ለመዳሰስ ሞክረናል። ሲዛሬ ደግሞ ትላንትና የነበረውን ቆይታ ምን ይመስል ነበር፣ ማምሻው ምንም ይመስል እንደነበር ከእንግዳችን ጋራ ቆይታ እንድናደርጋለን። ራስዎን በማስተዋወቅን ጀምር። የኢትዮጵያ ኮሚኒቲ ሊቀመንበር። እንግዲህ ጉዳዩን እንደተከታተላችሁት ሳውዝ አፍሪካ የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑት ዶክተር አደሞም ስብሰባ ለማድረግ በልማት ጉዳይን የአባይን ጉዳይ በማስመልከት ስብሰባ ለማድረግ በጆሃንስበርግ ሮዝ ባንክ በተባለ ኤሪያ ላይ ሀያት ሆቴል ላይ ዝግጅት ተዘጋጅቶ በዛ ዝግጅት ላይ የተገኙትን የኢህአዴግ ደጋፊዎች እና እንዲሁም ዶክተር አድኖም ስብሰባቸውን እንዳያካሂዱ በተገኘው በኢትዮጵያን ማህበረሰብና ግንቦት ሰባት እንዲሁም ደግሞ ድምፃችን ይሰማ በሳውዝ አፍሪካ ኮሚኒቲዎች ጉዳዩ ሳይሳካላቸው ወደ ፕሪቶሪያ ኤምባሲ ጉዟቸውን ቀጥለው ብለዋል። በፕሪቶሪያ ኤምባሲማ አካባቢ ተገኝታችሁ እንደነበረ ነው ትላንትና የደረሰ መረጃ። እንደውም እኛ አያወያየናችሁ ባለ ሰዓት ወደዛ ወደ ኤምባሲው ጉዞ እንደምታደርጉ ነግራችሁ ነበር። ጉዞ ምን ይመስላል? ኤምባሲ ከደረሳችሁ በኋላ የነበረውስ ነገር ምንድነው? ከሳምንት በፊት ሳውዝ አፍሪካ ላይ መጥተው ህዝቡን ለማሰባሰብና የህልመተው የልመናቸውን ለመጠርጋት ፕላን እንደነበራቸው ኢንፎርሜሽን ስለነበረ ደም ብሎ በተለይ ከኢትዮጵያ ኮሚኒቲ ከድምፃችን ሰማ ኮሚቴዎች ጋር ስብሰባ አድርጎ ይህንን ኢንፎርሜሽን ከሰማ በኋላ ሌሎች ድርጅቶችም እንዲሰሙ በማድረግ ስብሰባ ቦታ ላይ በመሄድ ይህንን ድምፃችን በጋራ የማሰማቱ ፕላን ስለነበረ ልክ ከሀያት ሆቴል ይሄ ነገር እንዳለቀ ጉዞ ወደ ፕሪቶሪያ መሆኑ ኢንፎርሜሽኑን ካገኘ በኋላ ብዙ ሰው ከአዳራሹ ለቆ ወደ ፕሪቶሪያ ነው የተጓዘው። ፕሪቶሪያም እንደተደረሰ የፖሊስ ጥሪ በኤምባሲ በኩል ተደርጎ በአካባቢው ቁጥራቸው በዛ ያሉ የፖሊስ ኃይሎች ነበሩ። ግን ሳውዝ አፍሪካ እንግዲህ እንደ ኢትዮጵያ ዲሞክራሲ የሌለበት ሀገር ስላልሆነ ያለውን የተሰበሰቡት ለፖሊሶቹ በማስረዳት እዛው አካባቢ ሆነን ችግሩን ያለውን ነገር ለመካተል እድል ስለተሰጠ በዚሁ አጋጣሚ ከኤምባሲ ውስጥ ወጥተው ስማቸው ለማላቃቸው ግለሰብ ወደ አራት እና አምስት ሰው ብቻ ብለን ፈቅደው የምንችለው ገብታችሁ ማነጋገር ትችላላችሁ የሚል እድል ሰጥተው በአጋጣሚ ከድምፃችን የሰማ በሳውዝ አፍሪካ ኮሚቴ ውስጥ አምስት ኢትዮጵያውያን ገብተው ያለውን ጉዳይ ውስጥ ያለውን ጉዳይ ለመከታተል ችለዋል። እንግዲህ ብዙዎች ኢትዮጵያኖችም በተለይ የድምፃችን ይሰማ ኢትዮጵያ ኮሚኒቲ ግንቦት ሰባት ኦሮሞ ነጻነት ታጋዮችን እስከ መጨረሻው ይህን ጉዳይ ሲከታተሉ ቆይተው በመጨረሻም አራት ሰዓት ከምሽቱ በአማርኛ አቆጣጠር አራት ሰዓት ካለው የገቡት ልጆች ወጥተው የተደረገውን ነገር በማስረዳት ሰው ወደ ቤቱ እንዲበተን ተደርጓል። በአጠቃላይ የነበረው ሁኔታ ግን በኤምባሲ ላይ ትልቅ ፕሬሽር በመፍጠር ሳውዝ አፍሪካ የምንገኝ ኢትዮጵያኖች ትልቅ አስደሳች የሆነ ነገር እንደተሰራ እና ወደፊትም ከዚህ በመቀጠል እዚህ ሳውዝ አፍሪካ የሚኖሩበት አገር ድረስ በመምጣት እንደ ልባቸው እንደማያሰለቹ ትልቅ ትምህርት ያገኙ ይመስለኛል። እና የዛሬ ውሎ ይሄ ነው። እዛ ከገቡ በኋላ ምን አይነት ጥያቄ ጠየቁ? ምን አይነት ስምላሽ አገኙ? ጥያቄዎቹ ሊሆኑ የሚችሉት በአሁኑ ሰዓት እየተደረገ ያለው በኢትዮጵያ ውስጥ ያለውን እንቅስቃሴ በተመለከተ በተለይ በሙስሊም ወንድሞቻችን በአማራው ሕዝብ ላይ እንዲሁም በኢትዮጵያ ሰፊ ሕዝብ ላይ ያለውን የግፍ እና የጭፍጨፋ እንዲሁም የማሰር ሁኔታ በመቃወም እነዚህ ጥያቄዎች የመላከት ሁኔታ እንዳለ ከተሰበሰብነው ከዋናውም አላማችን እንደሆነ ይሄ በጋራ መግለጫችን እንደዚህ አይነት አላማ ይዘን እንደተነሳን አስታውሳለሁ። ሌላ ተጨማሪ ነገር የሚነግሩኝ ከሌለ እዚህ ላይ እንቋጨው። አመሰግናለሁ። አድማጮቻችን ዘውዶ አፍሪካ ትንሽ ቆይታ እናደርጋለን። አቶ በላይ እንግዲህ እስቲ ሳምንቱ እንዴት ነበረ? ዝግጅታችሁ ምን ይመስል ነበረ? አመሰግናለሁ ብሩክ። ይሄ ስብሰባ ያደረግነው ኢንፎርሜሽን ደረሰን ከአፍሪካ ጋር በፊት ነበር እና ያው በረከት ነው ይመጣል ተብሎ አሳባቸውን ቀይረው ነው ቴሬሳጋሚ ነው የመጣው እና እኛ የረከምነው ኢንፎርሜሽን ከአፍሪካ ጋር በፊት ነበር። ከዛ በኋላም ያው ስብሰባ አደረግን ኢትዮጵያ ኮሚኒቲ እና የድምጻችን ይሰማ የሙስሊም ማህበረሰብ ኮሚቴ አባላቶች በመገናኘት በቤት ክንያክል ስብሰባ አድርገናል። ከዛ በኋላ ምን መዘጋጀት እንዳለብን አድርገን ነው ይህን ነገር ሊሰራ የቻለው። በጣም ጥሩ። እንግዲህ እንቅስቃሴውን ስታደርጉ የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ወደ ደቡብ አፍሪካ እንደሚመጡና ከኢትዮጵያን ጋር እንደሚወያዩ ሰምታችሁ ምን ምን እንደምታደርጉ ቀድማችሁ ተወያይታችሁ ነው ይሄ እንቅስቃሴን ስብሰባቸውን እንዲከሽፍ ያደረጋችሁት? አዎ፣ ምክንያቱም ቀድመን የተወያየ በደንብ የተወያየ ነው። ምክንያቱም ከዚህ በፊት በአባይ ግድብ በሚል ሰበብ መጥተው ከተሰበሰቡ በኋላ እንደገና ስደተኛ ኢትዮጵያ ስደተኛ የሚል የኢኮኖሚ ስደተኞች ናቸው ሳውዝ አፍሪካ ያሉት በማለት ብዙዎቻችን የመኖሪያ ፈቃዳችን ላይ ችግር ተፈጥሯል። አብዛኛው ሳውዝ አፍሪካ የሚኖሩ 98% በኦማቴር ነው ማለት በስደተኛ ወረገት በሪፊጂ አይደንቲቲ ነው የሚኖረው እና ያንን ችግር ተፈጥሮበት ረጅም ጊዜ ህብረተሰቡ ተሰቃየበት ባልጅ ሁሉ በረሌዳ የተሰለፈችበት ወቅት ያንን ነገር ያመጣ ወቅት ስለነበር አሁንም ዳግመኛ በልማት ሰበብ ሌላንም የሚጀምሌታ ፕላስ ደግሞ ሀገራችን ላይ እየተደረገ ያለውን የከተሉ የዘር ማጥፋት ወንጀል እየፈጸመው ያለውን ሚዛን መቃወም ስለነበረብን ከዛም አንጻር ነው በደንብ ተዘጋጅተንበት የሚፈልገውን ያክል ተክሲድ አግኝተናል። እንግዲህ ስብሰባው ተቋረጠ። ከተቋረጠ በኋላ ደግሞ እናንተ መድረኩን ተቆጣጥራችሁ እናንተ ስብሰባ እንዳደረጋችሁ ነው የደረሰ መረጃ ማለት ነው። ምን ተወያያችሁ? ምን ተባባላችሁ? በአዳራሹ ውስጥ እንግዲህ ያው በመጀመሪያ የምንገኘው ነገር ያው ተምሳሌት ነው የሆነው። ይሄ ተምሳሌት የምንድነው ዛሬ ወያኔን አዳራሽ ተከራይቶ ስብሰባ ላይ ያደረገው የነበረውን ነገር ሰፊ ህዝብ አስለቅቆትና ነጥቆ ተቆጣጥሮ ስብሰባውን ሰፊ ህዝብ አካሄዷል እና ከፕሬዝ ያንን ሲያካሄድ ከምሳሌት ምንድነው ነገም ግን አዲስ አበባን እንደዚህ ምን ይቆጣጠራል ኢትዮጵያን ግን ወያኔ ወንጀለኛ ወያኔ የምናፈክርበት ደግሞ ህዝቡ በጣም ተደስቶ ነበር እና የተደረገው ነገር በእውነት በጣም ደስ ይላል። ከዚያ የተወያየ ነው ምንድነው የቀጣይ ከዚህ በኋላ ሳውዝ አፍሪካ ላይ ምንም አይነት የኢህአዴግ ፖለቲካ የወያኔ አንጃዎች ሁሉ ማጥፋት ያለብን መጀመር ያለብን ከዚህ ነው በማለት ህዝቡ ከዚህ በኋላ እንዲያውም ከለየ አቋም ይዞ ነው የወጣውና ክርስቲያኑ ወክሉ በአንድነት የተለያዩ ፓርቲዎችን በህብረት በአንድነት የቆሙበት ቀን ነው እና ያልታሰበ ስብሰባው እንደተደረገው ስለ ኢትዮጵያ አንድነት የተጨበበትና ሁለተኛ በአማራ ተወላጆች ላይ የተደረገውን ነገር ማጥፋት ወንጀል በቅርቡ የተደረገውን ነገር በመነጋገር በዚህ በአስቸኳይ ምላሽ የሳውዝ አፍሪካ ህዝብ እንዳሳየው በላው አለም ያሉ ኢትዮጵያኖች ከዚህ በኋላ ለያሌ ቻንስ መስጠት እንደሌለባቸው እና ወቅተው መንቀሳቀስ እንዳለብን ነው እኛም ጭምር የተነጋገርነው። ያደመጣችሁት ደቡብ አፍሪካ ላይ በትላንትናው ዕለት በኢትዮጵያ ኤምባሲ ተዘጋጅቶ የነበረውን ተቃውሞ በሚመለከት ከሁለት እንግዶች ጋር ነበር ቆይታ ያደረኩት። ሁለቱንም ከልብ አመሰግናለሁ። ወደ ሌላው ዝግጅታችን እናልፋለን። ዝግጅታችንን እንግዲህ የሳምንቱ ዜና የምንዳስበት ነው። መኩሪያ ገብረ ሚካኤል ዳሷቸዋል። ከመኩሪያ ገብረ ሚካኤልና ከባልደረቦቹ ጋር ቆይታ አድርጉ። እኔ ተመልሼ እመጣለሁ። መልካም ጊዜ ሆነላችሁ። እናስል እንደምሰነበታችሁ ውድ የኢሳት ሬዲዮ አድማጮች፣ የዘወትር ቅዳሜ ይዘላችሁ የምንቀርበው የሳምንቱ አበይት ዜና ፕሮግራማችን ነው። ዜናውን ማቀርብላችሁ መኩሪያ ገብረ ሚካኤል ነኝ። አብራችሁን ቆዩ። በሺዎች የሚቆጠሩ የቤንሻንጉል ጉሙዝ ነዋሪ የሆኑ የአማራ ብሔረሰብ ተወላጆች ከቤት ንብረታቸው ተፈናቅለው ያለመጠለያ በተለያዩ የአማራ ክልሎች መስፈራቸው በሳምንት ውስጥ ተዘግቧል። ባይዙ ተጭነው ሲጓጓዙ ከከረሙት የቤንሻንጉል ነዋሪዎች መካከል 59ኙ የጫናቸው አይዙ ባባይ በረሃ በመገልበጡ ህይወታቸውን አጥተዋል። ከዚህ በተጨማሪም አንድ አይዙ ከ60 እስከ 80 ሰው ተጠቅጥቆበት በመጫኑ የተነሳ ሁለት ህጻናቶች ታፍነው መሞታቸው ከከተማው ነዋሪዎች በሳምንቱ የደረሰን ዘገባ አስረድቷል። ጌታቸው አብዲ ተጨማሪውን ያቀርባል። ከዳር ሆነ ስታየው ጥልቀቱ አይገባ። ይሄ ግን ትልቅ ችግር አገርን ለወደፊት ትልቅ ጉዳት የሚያስከትል ነው። ይሄ እኮ የመጀመሪያው አይደለም። ተሞከረ በየቦታው ምን አደረግን? ምንም ተባረሩ። የኢትዮጵያ ድንበር አጠገብ እኮ አማራ እንዳይኖር እየተደረገ ነው። ምክንያቱም እቺ አገር አንድነቷ ጠባቂ ያ ስለዚህ እየተለቀመ ከየቦታው ይባረራል። ታዲያ ምን አደረግልኛ ስል አማራ ብቻ ነው እንዴ ለአማራ ምጮ እንትነው ነገሩ? ከቤንሻንጉል ጉሙዝ ወደ አማራ ክልል በአይሱዙ ተጭነው ሲጓዙ የነበሩ 59 ተፈናቃዮች የሞቱት ይኸው የጫናቸው መኪና በመገልበጡ መሆኑን የተዘገበው በዚሁ ባሳለፍነው ሳምንት ነው። አንድ ሰው ብቻ ከ60 ሰው አንድ ሰው ሲተርፍ ብቻ እንጂ ከ59 ተክላላ እንዳለቀ ነው በቃ የተነገረ። የኢትዮጵያ መንግስት ያለ ክልላችሁ መጣችሁ በማለት ከኖሩበት ክልል ማፈናቀል በተያዘበት በዚህ ፕሮጀክት አካል ሳምንቱ መጀመሪያ ከቤንሻንጉል ተፈናቅለው ወደ አማራ ክልል ሲጓዙ የነበሩት ዜጎች በአባይ በረሃ በመገልበጣቸው ነው ያለቁት። ማን ያነሳቸው አለ? አማራ ህዝብ ነው ሂዶ ያገሩን ልጅ እንዳይቀብር እየተያዘ እየተደረፈ እየተደበደበ ነው። የነሱ ህዝቦችም የሚቀብር የለም ማን ይቀብራቸዋል? ኢሳት ከቤንሻንጉል በሳምንቱ ውስጥ ያናገረው ነዋሪ እንደገለጸው ሳምንቱ ውስጥ በአንድ አይሱዚ እስከ 80 ሰዎች የተጫኑ ወደ አማራ ክልል እየተጓዙ መሆኑን የገለጸልን ሲሆን እሁድ ዕለት በደረሰባቸው አደጋ እንደሞቱ የተነገረላቸው ነዋሪዎችም ያለ ክልላችሁ ታርሳላችሁ ተብለው የተፈናቀሉና ቃቸውን እንኳን ለመሸጥ ጊዜ ያልተሰጣቸው እንደነበር አስታውቋል። በብዛት እዚህ ነበር ያሉት ብዙዎች አማራ ክልል ህዝቦች እዚህ ይኖሩ ነበር መኖራቸውን ያበዙ ነበር። ግን አሁን ያው እዚህ አሰለግን ስለተባለ ያው አቆጥተውናል። እንግዲህ በችግር ላይ ነው ያለነው ማለት ነው። ኢትዮጵያ አይደለንም እንደሌላ ነገር እንደሌላ ብሔር እየተጨፈጨፍን ነው ያለነው። ይህ በእንዲህ እንዳለም ተፋፍጎ በሚደረገው ተፈናቃዮቹን የማጓጓዝ ተግባር ሁለት ህጻናት ታፍነው የሞቱም በዚሁ ሳምንት ነበር። ከቤንሻንጉል ወደ አማራው ክልል ሲጓዙ የሞቱት እነዚህ ህጻናቶች የሞታቸው ምክንያት በመታፈናቸው አየር ማግኘት ባለመቻላቸው ሲሆን በወጉ ሳይቀበሩ በበረሃ አስከሬናቸው እንዲጣል መደረጉንም የደረሰን ዜና አስረድቷል። በሌላ ዜና ደግሞ መሬት ለአርሶ አደሮች ለማከፋፈል በሚል የተጀመረው ማፈናቀል ከአርሶ አደሮች አልፎ የከተማ አምራች ነጋዴዎችንም ማካተቱ እርምጃ ዘር ላይ ያነጣጠረ ነው አሰኝቶታል። ከቤንሻንጉል ጉሙዝ ለመጀመሪያ ጊዜ ኖሩና ንብረትና ሀብት ካፈሩ ነዋሪዎች መካከል አማራ በመሆናቸው ተባረሩ ግለሰብ በሳምንቱ ለይታት እንደገለጹት የሆቴልና የሱቅ የንግድ ፈቃድ ለማደስ በሄዱ ወቅት አይታደስም ከዚህ በኋላ በቤንሻንጉል መኖርም ሆነ መነገድ አትችልም ተብለው መባረራቸውን ገልጠዋል። ንብረትና ቤቴን ትቼ አዲስ አበባ ለቤቱታ መጥቼ እገኛለሁ ያሉት እኚህ የቤንሻንጉል ነዋሪ ንብረቴን እንኳን አላወጣሁም ተመልሰህ ከመጣህ በህይወት ፍረድ ተብያለሁና አልመለስም ሲሉ ገልጠውልናል። ከቤንሻንጉል ጉሙዝ 25000 ሰዎች ለማፈናቀል እቅድ መያዙ የታወቀ ሲሆን ባለፈው እሁድ ከተፈናቀሉና በአይሱዚ ተጭነው ሲጓዙ የነበሩ ሰዎች በአባይ በረሃ ተገልብጠው 59 ሰዎች ማለቃቸውን መዘገባችንም ይታወሳል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዳላስ ርዕሰ አድባራት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በውጭ በሚገኘው ቅዱስ ሲኖዶስ ስር ለመተዳደር መወሰኑ ተዘግቧል። በገለልተኝነት ሲንቀሳቀስ የቆየው የዳላስ ርዕሰ አድባራት ቅዱስ ሚካኤል ቤተክርስቲያን ምዕመናን ሀገር ቤት ባለው ሲኖዶስ አልያም በውጭ ከሚገኘውና በብፁህ ወቅዱስ አቡነ መቃርዮስ ከሚመራው ሲኖዶስ ጋር እንሁን በሚል ላይ ድምጽ ከሰጡ በኋላ ነው በአብላጫ ድምጽ ቤተክርስቲያኗ ከውጭ በሚገኘው ሲኖዶስ ጋር ለመንቀሳቀስ የወሰነችው። ብሩክ ይባስ ተጨማሪውን ይዞ ቀርቧል። በኢትዮጵያ ኦርቶዶክስ አባቶች መካከል ሲካሄድ የነበረው ንግግር መቋረጡና አዲስ ፓትርያርክ መመረጡ ያስከፋቸው ምዕመናን ቤተክርስቲያናቸውን ከገለልተኛ እያወጡ በውጭ በሚገኘው ሲኖዶስ ስር ለመንቀሳቀስ መወሰናቸውን ቀጥለዋል። በሳምንቱ መጀመሪያ የዳላሱ ርዕሰ አድባራት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ምዕመናን በሰጡት ድምጽ ለብፁዕ ወቅዱስ አቡነ መርቆሮስ በሚመራው ሲኖዶስ ስር ለመንቀሳቀስ ወስነዋል። በሰሜን አሜሪካ ከተቋቋሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀደምትነታቸው ከሚጠቀሱት አንዱ የሆነው የዳላሱ ርዕሰ አድባራት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ላለፉት 21 ዓመታት በገለልተኝነት መቆየቱም ታውቋል። በተለይ የቀድሞውን ፓትርያርክ የአቡነ ጳውሎስን ህልፈት ተከትሎ የቤተክርስቲያኒቱ አንድነት ያመጣል የተባለው የእርቅ ሂደት መቋረጡና ፓትርያርክ መመረጡ በገለልተኝነት ለተቀመጡ አብያተ ክርስቲያናት አካባቢ የተቀሰቀሰው ቁጣና የተከተለው ሐዘን ወደ ውሳኔ እየገፋቸው መምጣቱን መረዳት ተችሏል። አባት ያስፈልገናል በሚል የዳላስ ርዕሰ አድባራት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ምዕመናን በሳምንቱ መጀመሪያ ላይ በሰጡት ድምጽ ከ248ቱ 140 በውጭ ባለው ሲኖዶስ ስር ለመንቀሳቀስ ሲወስን ሁለት ምዕመናን ብቻ በሀገር ቤት ካለው ሲኖዶስ ስር እንቀጥላለን ብለዋል። 55 ምዕመናን ደግሞ በገለልተኝነታችን እንቀጥል በሚል አቋማቸው ድምጽ ሰጥቷል። ሆኖም አብላጫው ድምጽ በወሰነው መሰረት የዳላሱ ርዕሰ አድባራት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በብፁዕ ወቅዱስ አቡነ መርቆሮስ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ በሚመራው ሲኖዶስ ስር ተጠቃሏል። በገለልተኝነቱ የቆየው የኖርዝ ካሮላይና ቅድስት ስላሴ ቤተክርስቲያን ምዕመናን በቅርቡ ተመሳሳይ ውሳኔ በማሳለፍ በስደተኛው ሲኖዶስ ስር ለመተዳደር አቋማቸውን ይፋ ማድረጋቸው ይታወሳል። በስደተኛው ሲኖዶስ ስር ለመንቀሳቀስ የወሰነው የዳላሱ ርዕሰ አድባራት ቅዱስ ሚካኤል ቤተክርስቲያን የቀድሞ ፓትርያርክ አቡነ ጳውሎስ በስደት ላይ በነበሩበት ወቅት የተቋቋመ መሆኑንም የቤተክርስቲያኑ ምንጮች ገልጸዋል። የቀድሞ የኦሮሞ ነጻነት ግንባር መሪዎች የትግል ዓላማውን ኢትዮጵያን ከኢትዮጵያውያን ድርጅቶች ጋር አብሮ በመታገል ነጻ ማውጣትን ያደረገ አዲስ የፖለቲካ ድርጅት መመስረታቸውን አስታወቁ። የኦሮሞ ህዝብ ዲሞክራሲያዊ ግንባር በእንግሊዝኛው ምህጻረ ቃል ODF በሚል አዲስ የተመሰረተው የኦሮሞ ድርጅት ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ትግሉን በማጣመር ፍትህና ነጻነት የሰፈነባት ህዝባዊት ኢትዮጵያን ለመመስረት እንደሚታገል አስታውቋል። የኢትዮጵያ ህዝቦች ኦነግ ትግላቸውን እንዲቀላቀል ጥሪ ሲያቀርቡ ቆይተዋል ያለው ኢሳት ያናገራቸው የአዲሱ ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሌንጮ ባቲ ጊዜውን ጠብቀን ይህንን ጥያቄ መልሰናል ብለዋል። ጌታቸው አብዲ ተጨማሪውን ያቀርባል። የቀድሞ የኦሮሞ ነጻነት ግንባር ኦነግ መሪዎች የነበሩትን አቶ ሌንጮ ለታን፣ ዶክተር ዲማ ነገውንና ሌሎችንም ቀደምት የኦነግ መስራቾችን ያካተተው ይህ የፖለቲካ ድርጅት በኢትዮጵያ እውነተኛና የሁሉንም እኩልነት ያረጋገጠ የፌዴሬሽን መንግስት ለመመስረት የሚንቀሳቀስ መሆኑንም ባወጣው ጋዜጣዊ መግለጫ አስታውቋል። ከእንግዲህ ሌላ ኢትዮጵያ ህዝቦች የሚያደርጉት ትግልና የኛም ትግል ተመሳሳይና ፍላጎቱም አንድ ስለሆነ ዲሞክራሲ፣ ዜግነት፣ እድገት፣ አብሮ መኖር፣ ራስን ማስተዳደር ስለሆነ ይሄ ሁሉም ህዝብ የሚፈልገው ስለሆነ በዛ መልኩ ኢትዮጵያ አቀፍ ትግል። ኢትዮጵያ የብሔረሰቦች እስር ቤት ሆና መቆየቷን የሚገልጸው ዛሬም በተመሳሳይ የብሔረሰብ እስር ቤት ሆና ዘልቃለች የሚለው የኦሮሞ ህዝብ ዴሞክራሲያዊ ግንባር መግለጫ የሁሉም ብሔረሰቦች መብት የሚከበርበት የፖለቲካ ስርዓት ለመመስረት በሚደረገው ትግል እንደሚሰራ አስታውቋል። የኦሮሞ ህዝብ ዴሞክራሲያዊ ግንባር ODF ለኦሮሞ ህዝብና ለቀሪዎቹ የኢትዮጵያ ብሔረሰቦች ፍትህን በመሻት መቋቋሙን በመግለጫው አስፍሯል። ለሁሉም ተቃዋሚ ድርጅቶች የትብብር ጥሪም አቅርቧል። በብርጋዴር ጀነራል ከማል ገልቹ የሚመራው የኦሮሞ ነጻነት ግንባር የኦሮሞ ህዝብ ችግር የሚፈታው የመላው የኢትዮጵያ ህዝብ ችግር ሲፈታ ነው በማለት የመገንጠል ዓላማውን በታህሳስ 2004 መሰረዙም ይታወሳል። የቀድሞቹ የኦነግ መሪዎችን እነ ዶክተር ዲማ ነገውንና አቶ ሌንጮ ለታን ያካተተው የኦሮሞ ዴሞክራሲያዊ ግንባር ከኦሮሞ ህዝብ ባሻገር ለመላው የኢትዮጵያ ብሔረሰቦች እኩልነትና ፍትህ እንታገላለን የሚል አቋም መያዛቸው በኦሮሞ የፖለቲካ ኃይል አካባቢ አዲስና ሁሉ አቀፍ የሆነ የፖለቲካ አስተሳሰብ እየተጠናከረ ለመምጣቱ አመልካች ነው ተብሏል። የኦሮሞ ህዝብ ከእንግዲህ ከኢትዮጵያ ውጭ ራሱን አድርጎ ጥያቄ አቀርብም ራሱን ኢትዮጵያ ውስጥ አይቶ እንደውም ኢትዮጵያን በዲሞክራሲ ለማምጣትና ሰላምና አብሮ ለማምጣት ትልቅ ሚና የሚጫወት የኦሮሞ ህዝብ ነው። ለዚህ እንቅስቃሴ እንብርት መሆን አለበት ማለት ነው። በትግራይ ክልል የታየው የልማትና የመልካም አስተዳደር መሻሻል በሌሎች ክልሎች ያልታየው በአመራሮቹ ላይ የሚንጸባረቀው የአድር ባይነት ስሜት መሆኑን የዘጠነኛው የኢህአዴግ ጉባኤተኞች በአጽንኦት የተናገሩት በዚህ ባበቃው ሳምንት ነበረ። በዚህ ጉባኤ ላይ ሟቹ ባለቤታቸው አቶ መለስ ዜናዊ 6000 ብር ደሞዝ የሚከፈላቸውና በደህንነት የኖሩ ብቸኛ የሀገር መሪ መሆናቸው ይሰመርበት ሲሉ የኢህአዴግ ስራ አስፈጻሚ አባል ወይዘሮ አዜብ መስፍን ለጉባኤተኛው የተናገሩትን በዚህ ባሳለፍነው ሳምንት ነው። የኢህአዴግ ዘጠነኛ ጉባኤ ሲጠናቀቅ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የድርጅቱ ሊቀመንበር፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ደግሞ ምክትል ሊቀመንበር አድርጎ ሾሟቸዋል። የድርጅቱ የኦዲትና ቁጥጥር ኮሚሽን ሊቀመንበር አድርጎ ጉባኤተኛው የሾማቸው ደግሞ አቶ አጽባ አረጋዊ ሲሆኑ አቶ ድርባ ጀማልን ምክትል ሊቀመንበር ብሏቸዋል። ብሩኪባስ ዝርዝሩን ያቀርባል። በትግራይ ክልል እየተሻሻለ ከመጣው የልማትና የመልካም አስተዳደር ሁኔታ በስተቀር በሁሉም ክልሎች ልማትና መልካም አስተዳደር አሽቆልቁሏል ሲል በባህር ዳር ጉባኤ የተቀመጠው ኢህአዴግ በአጽንኦት ያስታወቀው በሳምንቱ ነበር። የውሃት ሊቀመንበር አቶ አባይ ወልዱ በጉባኤው ላይ የተናገሩትን ዋቢ አድርጎ የኢትዮጵያ ቴሌቪዥን እንደዘገበው ለልማቱና ለመልካም አስተዳደሮቹ ችግር ዋነኛ ምንጩ አድር ባይነት ነው ብለዋል። በትግራይ ክልል ልማትና መልካም አስተዳደር በጥሩ ሁኔታ ላይ እየሄደ ነው ያሉት አቶ አባይ ወልዱ በሌሎቹ ክልሎች ግን ልማትም መልካም አስተዳደርም ፈተና ላይ ናቸው። የዚህ ፈተና ተጠያቂዎች ደግሞ የአድር ባይነት ችግር ያለባቸው አመራሮች ናቸው በማለት ተናግረዋል። የኢህአዴግ ማዕከላዊ ኮሚቴ አባል አቶ አዲሱ ለገሰ በበኩላቸው ልማታችን ተፈጥሯል፣ መልካም አስተዳደር ግን ዘግቷል ካሉ በኋላ ልማት እየተፋጠነ መልካም አስተዳደር የሚዘግጠው አድር ባይነት በነገሰበት ስርዓት ነው በማለት አክለዋል። ጉባኤተኛው በመጨረሻ ባደረገው ምርጫ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የድርጅቱ ሊቀመንበር አድርጎ ሲመርጥ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንን ደግሞ የድርጅቱ ምክትል ሊቀመንበር አድርጎ መርጧል። የድርጅቱ ዘጠነኛ ጉባኤ ለድርጅቱ የበጀትና ቁጥጥር ኮሚሽን በሊቀመንበርነት አቶ አጽባአ አረጋዊን የመረጠ ሲሆን አቶ ድሪባ ጀማልን ምክትል ሊቀመንበር አድርጓቸዋል። ይህ በእንዲህ እንዳለ የኢህአዴግ ስራ አስፈጻሚ አባል ወይዘሮ አዜብ መስፍን ባለቤታቸው አቶ መለስ ዜናዊ በደህንነት ያለፈ ብቸኛው የዓለም መሪ ተብሎ ሊሰመርበትና ሊጠራ ይገባዋል ሲሉ በሳምንቱ መጀመሪያ በተጠናቀቀው የኢህአዴግ ጉባኤ ላይ ገልጠዋል። መለስ ዜናዊ በወር የሚያገኘው ገንዘብ 6000 ብር ነው፣ ተቆራርጦ የሚደርሰው 4000 ብር ነው ያሉት ወይዘሮ አዜብ መስፍን ጉባኤተኛው ለዚህ ለባለቤታቸው ድህነትን ሳይፈራ የማለፉን ብቃት እውቅና ሊሰጥ ይገባዋል ነው ያሉት። ከዚህ በፊት ይፋ የሆኑ መረጃዎች እንዳመለከቱት አቶ መለስ ዜናዊ 42 ሚሊዮን ዶላር በስማቸው መኖሩ መዘገቡ የሚታወስ ሲሆን የስፔን ጋዜጣ ከወራት በፊት ባሰራጨው ዘገባ ወይዘሮ አዜብ መስፍን በቻርተር አውሮፕላን እየተጓጓዙ ከአንድ አውሮፓ ሀገር በ1.2 ሚሊዮን ብር ለሚለብሱት ልብስና ጌጣጌጥ ማውጣታቸው ተዘግቧል። የፖለቲካ ተመልካቾች የወይዘሮ አዜብን በጉባኤው ላይ ያለ አጀንዳ ያነሱት የባለቤታቸውን የድህነት ሐሳብ ሌሎች አዳዲስ ተሿሚዎችን በማስፈራት ራሳቸው ሀብት በመሰብሰብና የመዝረፍ ስራቸውን ያለ ችግር እንዲቀጥሉ መንገድ እያመቻቹ ነው ተሰኝቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የኢትዮጵያ ኤምባሲ አዘጋጀውና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የተጋበዙበትን ስብሰባ በማሰናከል አዳራሹን መቆጣጠራቸውን በሳምንቱ መጨረሻ ከስፍራው የደረሰን ዜና አስረድተዋል። የሂደቱ ተዋናዮችና የአይን ምስክሮችም ክስተቱን ለኢሳት ማራግቻ ሰጥተዋል። ማህሌት አበራ ዝርዝሩን ታቀርባለች። በደቡብ አፍሪካ ደርባን በተካሄደው የሚኒስትሮች ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በጆሃንስበርግ ከኢትዮጵያውያን ጋር እንዲወያዩ በሳምንቱ መጨረሻ አርብ ፕሮግራም ተይዞላቸው በባለ አራት ኮከብ ሃያት ሆቴል ስብሰባውን እንዲያካሂዱ ተወስኖ ክፍያ መፈጸሙንም መረዳት ተችሏል። በደቡብ አፍሪካ ጆሃንስበርግ የሚገኘው የኢትዮጵያ ኤምባሲ ስብሰባ ማዘጋጀቱን የሰሙና በስርዓቱ ላይ ቅሬታ አለን የሚሉ ኢትዮጵያውያንም በቁጥር በርክተው ወደ አዳራሹ መጓዛቸውንም ተከትሎ ኤምባሲው ስብሰባውን መሰረዙን እንዲሁም ሂደቱንም ለመቅረጽ የተተከለው ካሜራ መነቀሉንም መረዳት ተችሏል። የስርዓቱ ደጋፊ የሆኑ ኢትዮጵያውያንም የስርዓቱ ተቃዋሚዎች በርክተው ሲገቡ እነሱም አዳራሹን ለቀው መውጣታቸውን ለኢሳት የደረሰው ዜና ያስረዳል። ኤምባሲው ክፍያውን የፈጸመበትና የውጭ ጉዳይ ሚኒስትሩን የጋበዘበት ስብሰባ በመሰረዝ ስብሰባውን ወደ ኤምባሲ ማዘዋወሩን ተከትሎ የስርዓቱ ተቃዋሚ ኢትዮጵያውያን በኤምባሲው ክፍያ በተፈጸመበት አዳራሽ የራሳቸውን ስብሰባ መከተላቸውንም መረዳት ተችሏል። በኤምባሲው ክፍያ የተዘጋጀውን ውሃ ጭምር እየተጠቀሙ ኤምባሲውንና ስልጣን ላይ ያለውን የኢትዮጵያ መንግስት በመቃወም በችግሩና መፍትሄዎቹ ላይ መወያየታቸውም ተሰምቷል። ኢህአዲግ ወደ ስልጣን ሲመጣም ከሀገር ከተሰደዱትና በዩጋንዳ ፕሬዝዳንት ዮሪ ሙሴቪኒ ጋባዥነት በኡጋንዳ አየር ኃይል ውስጥ ካገለገሉት ታዋቂ የኢትዮጵያ አየር ኃይሎች አብራሪዎች አንዱ የሆኑት ኮሎኔል ጌታቸው መንገሻ በሙያቸው ሀገራቸውን ለመታደግ ዝግጁ መሆናቸውን ገለጹ። ሌሎች የኢትዮጵያ አየር ኃይል ባልደረቦችም በተመሳሳይ ዝግጁ መሆናቸውን አክለዋል። ሲሳይ ገና ዝርዝሩን አጠናቅሮታል። እኔ ሀገሬ በመፈልገኝ በየትኛውም መስክ ማገልገል እኔ ብቻ አይደለሁ። በውጭ ያለው የቀድሞ ተዋጊ ኃይል በሙሉ ወይም የቀድሞ አየር ኃይል አባል በሙሉ ስደት እኮ ክብርን የሚነካ ነው እና በሀገር እንደመከበር ያለ ሁኔታ የለም። ስለዚህ ሁሉም ሁኔታው ይመቻችለት ሀገሩ ገብቶ ኢትዮጵያን ከነበረችበት ውድቀት ለማዳን መስዋዕት ሁሉም በውጭ ያለ የቀድሞ አየር ኃይል አባል ዝግጁ ነው። የኢትዮጵያ አየር ኃይል የቀድሞ ባልደረቦች ሀገራቸውና ወገናቸውን ለመታደግ ዝግጁ መሆናቸውን ለተናክ ኮሎኔል ጌታቸው መንገሻ ገለጹ። በዩጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋባዥነት በኡጋንዳ አየር ኃይል ውስጥ ካገለገሉት ጥቂት ቀደምት የኢትዮጵያ አየር ኃይል ተዋጊ ጀት አብራሪዎች አንዱ የነበሩት ለተናክ ኮሎኔል ጌታቸው መንገሻ በኢትዮጵያ የስርዓት ለውጥ ሲከተል ከሀገራቸው ከተገፉት ባለሙያዎች አንዱ እንደነበሩ አስተዋውሰዋል። የበረራ ትምህርታቸውን በዩኤስ አሜሪካና በቀድሞ ሶቪየት ህብረት የተከታተሉት ለተናክ ኮሎኔል ጌታቸው መንገሻ ለኢሳት በሰጡት ቃለ ምልልስ ከሀገራቸው ሲገፉ ወደ ኬንያ መሻገራቸውን በኬንያ አስቸጋሪ ህይወት ውስጥ በነበሩበት ወቅት በዩጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋባዥነት በኡጋንዳ አየር ኃይል ውስጥ እንዲያገለግሉ ጥሪ ተደርጎላቸው ወደ ኡጋንዳ ከተጓዙት የበረራ ባለሙያዎች አንዱ እንደነበሩ አስተውሰዋል። ዩዌሪ ሙሴቪኒ ለኢትዮጵያ አየር ኃይል ያላቸውን ክብርና አፍሪካዊ ስሜትም አክለዋል። መንግስት በወቅቱ ፕሬዝዳንት የነበሩት ሙሴቪኒ አሁንም እሳቸው ይመስለኛል ስልጣን ላይ ያሉ የእኛን ከሀገር መሰደድ ሲሰሙ እነኚህ የአፍሪካ ክሬም የሆኑ በራሪዎች የትም ወድቀው ሲቀሩ እና የሀገራቸው መንግስት የማይፈልጋቸው ከሆነ ለምን እኔ አልጠቀምባቸውም በሚል ወደ ኡጋንዳ እንድንሄድ እድሉን የሰጡን አንደኛ ፕሬዝዳንቱ ናቸው። ሌተናንት ኮሎኔል ጌታቸው መንገሻ ከሌሎች ቀደምት የኢትዮጵያ አየር ኃይል አብራሪዎች ጋር በኡጋንዳ ቆይታቸው በኡጋንዳ አየር ኃይል ውስጥ እንዲሁም በሲቪል አብራሪነት ማገልገላቸውን ለኢሳት በሰጡት ቃለ ምልልስ ገልጸዋል። ኡጋንዳ በአየር ኃይል ውስጥ አገልግያለሁ። በሲቪል አቪዬሽንነት እዚህ ትምህርት ወስጄ በኡጋንዳ መንግስት እርዳታ ማለት ነው የኮሜርሻል ላይሰንስ ፓይለት አውጥቼ ለኮሜርሻል ፓይለትነትም ሲስተሞችን ለመኖረን አገልግያለሁ። ወደ ኡጋንዳ ተጋብዞ ከሄዱት ቀደምት የኢትዮጵያ አየር ኃይል አብራሪዎች አንዱ በአሁኑ ወቅት የዩዌሪ ሙሴቪኒ የግል ሄሊኮፕተር አብራሪ መሆናቸውንም ከኮሎኔል ጌታቸው መንገሻ መረዳት ተችሏል። የኢትዮጵያ አየር ኃይል ለስመ ገናናው ኢትዮጵያ አየር መንገድ ጭምር መሰረት መሆኑንም አስተውሰዋል። በአሁኑ ወቅት እንኳን በኢትዮጵያ አየር መንገድ ውስጥ የበረራ ትምህርት ከሚሰጡት 23ቱ ባለሙያዎች 22ቱ የኢትዮጵያ አየር ኃይል የቀድሞ አብራሪዎች መሆናቸውን አመልክተዋል። የኢትዮጵያ አየር መንገድ መጀመሪያ ሲቋቋም የመጀመሪያዎቹ በራሪዎች ከኢትዮጵያ የቀድሞ የኢትዮጵያ አየር ኃይል የተወሰዱ በራሪዎች ናቸው። ዛሬም በኢትዮጵያ አየር መንገድ የበረራ ትምህርት ቤት ካሉት ወደ 23 አስተማሪዎች 22ቱ የቀድሞ የአየር ኃይል አባሎች ናቸው። አሁንም በጡረታ በኮንትራክት መልሰው የኢትዮጵያ አየር መንገድ ወጣት በራሪዎች ሚናቸው። በቅርቡ የመከላከያ ሰራዊቱ ቀን ሲከበር የኢትዮጵያ አየር ኃይል ወደ ላቀ ደረጃ መሸጋገሩ የተጠቀሰ ሲሆን የቀደመውን አየር ኃይል ለማሳነስም በመንግስት መገናኛ ብዙሃን የተሰሩ ስራዎችን በተመለከተ ለተናክ ኮሎኔል ጌታቸው መንገሻ ለተነሳባቸው ጥያቄ በሰጡት ምላሽ የ1969ን የሶማሊያ ጦርነት አስታውሰዋል። የኢትዮጵያ አየር ኃይል በ8 ተዋጊ ጀት ከ100 በላይ ጀት በታጠቀው የሶማሊያ መንግስትና አየር ኃይል ላይ የተቀዳጀውን ድል ዘርዝረዋል። የአየር ኃይል በ8 ታዋጊ አውሮፕላኖች ነው። በሶማሌ ጦርነት ጊዜ 8 ታዋጊ አውሮፕላኖች ብቻ ነበሩ የኢትዮጵያ አየር ኃይል። የዚያድ ባሬ መንግስት ከመቶ ያላነሱ ታዋጊ አውሮፕላኖች እያሏቸው ኢትዮጵያ በ8 ኤፍ አምስት ኢ የሚባሉ ተዋጊ አሜሪካን ሰራዊት አውሮፕላኖች የተዋጉ ነበር። የሶማሌን ጦር ድሬዳዋ ድረስ የገባው በሚሰጠው በመጨረሻ ለድል የኢትዮጵያን ይገረፉ አየር ኃይል ከፍተኛ ሚናሮች አሉ። የኢትዮ ኤርትራ ጦርነት ሲፈነዳ በመላው ዓለም ለተበተኑ የቀድሞ ኢትዮጵያ አየር ኃይል አብራሪዎች የተማጽኖ ጥሪ መቅረቡን ሆኖም በኢትዮጵያ አየር ኃይል አብራሪዎች በኩል ምላሻቸውን ቢታ እንደነበረም አስተውሰዋል። እርሳቸውም ኡጋንዳ በነበሩበት ወቅት ጥሪው ደርሷቸው እንዳልተቀበሉትም አክለዋል። የኢትዮጵያ አየር ኃይል ምርጥ አብራሪዎች አንዳቸውም ዛሬ በኢትዮጵያ ምድር እንደሌሉም ሌተና ኮሎኔል ጌታቸው መንገሻ ለኢሳት በሰጡት ቃለ ምልልስ አመልክተዋል። ምርጦቹ የቀድሞ የአየር ኃይል ተዋጊ አብራሪዎች አንደኛቸውም ዛሬ ኢትዮጵያ ውስጥ ቀርቦ ይገኛሉ። አንድም ምርጥ የነበረ የቀድሞ አየር ኃይል ተዋጊ አብራሪ ዛሬ ኢትዮጵያ ውስጥ የለም። ሁሉም ውጭ ነው ያለው። የኢትዮጵያ አየር ኃይል አባላት ስልጣን ላይ ያለውን ስርዓት ከማገልገል ስደት የተሻለ አማራጭ ሆኖ እንዳገኙትም በቃለ ምልልሳቸው አንስተዋል። ለሀገራቸው ቀናይ ለህዝባቸው መከታ መሆናቸውን በጽኑ የተቀበሉና እስከ መጨረሻ ህይወት ለመስጠት የተወለዱ ወራሪዎች ስለነበሩ ነው። አገሩ ጸርቶ ወያኔን ከማገልገል በስደት ወጥቶ ስደተኛ ሆኖ መኖሩን የመረጠ ህዝብ ነው። በተለያዩ የዓለም ክፍሎች የተበተኑት የኢትዮጵያ አየር ኃይል አብራሪዎች ሀገራቸውንና ወገናቸውን ለመታደግ አስፈላጊ ሆኖ በተገኘ ጊዜ ዝግጁ መሆናቸውንም ሌተና ኮሎኔል ጌታቸው መንገሻ በዚሁ ቃለ ምልልሳቸው ገልጸዋል። እኔ ሀገሬ በምትፈልገኝ በየትኛው መስክ ማገልገል እኔ ብቻ አይደለሁ፣ በውጭ ያለው የቀድሞ ተዋጊ ኃይል በሙሉ ወይም የቀድሞ አየር ኃይል አባል በሙሉ ስደት እኮ ክብርን የሚነካ ነው እና አገር እንደመከበር ያለ ሁኔታ የለም። ስለዚህ ሁሉም ሁኔታ የሚመቻችለት አገሩ ገብቶ ድጋሚ ከነበረችበት ውድቀት ለማዳን መስዋዕት ሁሉም በውጭ ያለ የቀድሞ አየር ኃይል አባል ዝግጁ ነው። ገዢው ፓርቲ ከሀገር ውስጥና ከውጭ ከሚገኙ የተቃዋሚ ኃይሎች ጋር አልናገርም የሚል አፍራሽ ጎዳናውን ትቶ በጠረጴዛ ዙሪያ እንዲመክር መድረክ ጥሪ ያቀረበ የዓለም አቀፍ ማህበረሰብና የዲፕሎማቲክ ኃይሎችም ኢህአዲግ ለ21 ዓመት እንዳታላቸው ተረድተው ከተቃዋሚዎች ጋር እንዲሰሩ አሳስቧል። ዝርዝሩን ተወልደ በየነ ያቀርበዋል። የኢትዮጵያ ፌዴራሊስት አንድነት መድረክ ህዝብ ግንኙነት ዶክተር በየነ ጴጥሮስ ይፋ ያደረጉትን ማኒፌስቶ አስመልክቶ ከኢሳት ጋር ባደረጉት ቃለ ምልልስ እንደገለጹት ያለፈውን 21 ዓመት የኢህአዲግ አመራር በሀገሪቱና በህዝቡ ላይ ያደረሰውን ችግር እንዲሁም መፍትሄውን ባቀፈ በዚህ ባለ 74 ገጽ ማኒፌስቶ ለገዢው ፓርቲ፣ ለህዝቡ፣ ለተቃዋሚዎችና ለዓለም አቀፍ ማህበረሰብ ጥሪ ያቀርባል። ገዢው ፓርቲ የተቃወሙትንና ስህተቱን የነገሩትን አሸባሪ ጦረኛ በማለት ለውይይት ዝግጁ አለመሆኑን ማሳየቱ አፍራሽ መሆኑን ተረድቶ በአስቸኳይ በሀገር ውስጥና ውጭ ላሉ ለታጠቁና በሰላምም ከሚታገሉት ጋር በጠረጴዛ ዙሪያ እንዲመክርና እንዲደራደር ይህ መድረክ ማኒፌስቶ ጥሪ ያቀርባል። የዓለም አቀፍ ማህበረሰብና ዲፕሎማቲክ ኃይሎች መድረክ ሀገሪቱን የመምራት ብቃት እንዳለው እንዲያውቁ ጭምር ማኒፌስቶ አድርጓል ያሉት ዶክተር በየነ ጴጥሮስ በዚህ ማኒፌስቶ በኢህአዴግ መታለላቸውን አቁመው ከተቃዋሚዎች ጋር እንዲሆኑ ጥሪ ያቀርባለሁ ብለዋል። ይሄ ኢትዮጵያ ህዝብ በቃኝና አሻፈረ ብሎ የመታገል አቋሙን በ1997 ምርጫ ጊዜ አሳይቷል ያሉት ዶክተር በየነ ጴጥሮስ በዚህ ማኒፌስቶ ህዝቡ የተለመደ ትግሉን አጠናክሮ እንዲጀምር መድረክም የህዝቡን ትግል አስተባብሮ ለመምራትና አስፈላጊውን መስዋዕትነት ለመክፈል መዘጋጀቱንም ጨምረው ገልጠዋል። የተቃዋሚ ፓርቲዎች ያቋም ልዩነታቸውን ወደ ጎን አድርገው በጋራ በመቆም ገዢው ፓርቲ ላይ ጫና እንዲፈጥሩ ጥሪ ማቅረቡንም ያመለከቱት ዶክተር በየነ በዚህ መንገድ መተባበርና መዋሃድ ክንድን ያፈረጥማል፣ ለውጥ ያመጣል ብለዋል። በኢትዮጵያ ሰላማዊ ሰልፍ የማድረግና የመሰብሰብ መብት መጣሱ ህገ መንግስቱን የሚጻረር በመሆኑ ድርጊቱን እንደሚቃወመው ሰመጉ አስታወቀ። ሰብአዊ መብቶች ጉባኤ በሳምንቱ ውስጥ ባወጣው መግለጫ በቅርቡ ሰልፍ በወጡ ዜጎች ላይ የተወሰደውን የድብደባና የእስራት እርምጃዎች በዝርዝር የገለጸ ሲሆን ተግባሩ ህገ መንግስታዊ መብት የጣሰ በመሆኑ በፈጸማዎቹ ላይ ምርመራ ተደርጎ በህግ እንዲጠየቁ ሲል ጠይቋል። ብሩክ ባት ተጨማሪውን ያቀርባል። የኢትዮጵያ ህገ መንግስት አንቀጽ 30 ሰላማዊ ሰልፍ የማድረግን መብት ይደነግጋል ያለው የሰመጉ መግለጫ በዚህ አንቀጽ ውስጥ የመሰብሰብ አቤቱታ የማድረግ መብትም መካተቱን አስታውቆ መንግስት ስብሰባ እንዳይደረግ ሰልፍ እንዳይወጣ ማገዱ ራሱ ያወጣውን ህገ መንግስት መጣስ ነው ብሏል። ሰባይ መብቶችና ነጻነቶች እንደ ህግ በወረቀት ቢሰፍሩም በአተገባበር ለሚከሰቱ ጉድለቶች ዜጎች ያለነዚህ መብቶች ቅሬታቸውን ማሰማት ስለማይችሉ የመሰብሰብና የመሰለፍ መብትን መገደብ ቅሬታና በደል እንዳይሰማ የማድረግ ሙከራ አካል ነው ብሏል መግለጫው። በመጋቢት 2005 ዓ.ም ተመረጠ የባለ ራይ ወጣቶች ማህበር ሰማያዊ ፓርቲና ለኢትዮጵያ ህዝብ ተቆርቋሪ የግል ተነሳሽ ኮሚቴ የተባሉ ድርጅቶች ሰላማዊ ሰልፍ ለማድረግ ለሚመለከተው አካል ጥያቄ አቅርበው ነበር ያለው የሰመጉ መግለጫ እነዚህ ኃይሎች መጋቢት 8 2005 ዓ.ም ምረት የፋሺስቱን ሪዶልፍ ግራዚያኒ ሙዚየምና መናፈሻ ግንባታ በመቃወም ሰልፍ በመውጣታቸው መታሰርና መደብደባቸው ወንጀል ነው ሲል ተግባሩን ኮንኗል። ሰመጉ ባለሆቴሎች የተቀበሉትን ትዛዝ እንዲሰርዙ ማድረግና አዳራሽ አከራዮችም የማከራያ ስራቸውን እንዳከናውኑ ማገድ ህገ መንግስታዊ የመሰብሰብና በነጻነት የመኖር መብትን ማገድ ብቻ ሳይሆን ፍቃድ የተሰጣቸውን ድርጅቶች የመስራት መብታቸውንም ማገድ ጭምር ነው በማለት ገልጧል። ባለሆቴሎችና አዳራሽ አከራዮችም ከመንግስት የሚደርስባቸውን ጫና ተጋፍተው ስራቸውን መስራት ይገባቸዋል ያለው ሰመጉ ይህን ያላደረጉ የስራ ኃላፊዎችና ድርጅቶችም ከተጠያቂነት አይድኑ ብሏል። የኢትዮጵያ መንግስት በሙስሊም ህብረተሰብ ላይ ያደረሰ ያለውን የግጭትና በደል በጽኑ እንደሚቃወመው የአፍሪካ ሙስሊሞች ምሁራን ህብረት አስታወቀ። ህብረቱ በበቃው ሳምንት ባወጣው መግለጫ የታሰሩት የእምነቱ መሪዎችና አባላት በአስቸኳይ እንዲፈቱ የጠየቀ ሲሆን አለ የሚባለውን ችግር ለመፍታት ወደ ውይይት እንዲኬድ ጠይቋል። የአፍሪካ ሙስሊሞች ምሁራን ህብረት በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር ለመወያየት የሉካን ቡድን ለመላክ ዝግጅት ማጠናቀቁንም አስታውቋል። ለተጨማሪ ዘገባው ማህሌት አበራ። የአፍሪካ ሙስሊም ምሁራን ህብረት ባወጣው መግለጫ የኢትዮጵያ መንግስት በሙስሊሙ ማህበረሰብ ላይ እያደረሰ ያለው በደል ከዘረዘረ በኋላ ሙስሊሙ ህዝብ ላቀረበው የመብት ጥያቄ ፍትሃዊ ምላሽ ሊሰጥ ይገባል ሲሉ አሳስበዋል። ህብረቱ ኢትዮጵያውያን የእምነቱ ምሁራንና የሃይማኖት መሪዎች በእስር መገኘታቸውንም በማውገዝ ከዚህ በኋላ መንግስት በሙስሊሙ ላይ የሚያደርገውን በደል እንዲያቆም ጠይቀዋል። የታሰሩት የእምነት መሪዎች በአስቸኳይ እንዲፈቱ የጠየቀው የአፍሪካ ሙስሊሞች ምሁራን ህብረት ችግሩን ለመፍታትም ወደ ውይይት እንዲኬድ ጠይቋል። እስካሁን ድምጻችን ይሰማ እያሉ በሰላማዊ መንገድ ተቋማቸውን የሚገልጹትን ሙስሊሞች መንግስት ሊያደምጣቸው ይገባል ያለው የህብረቱ መግለጫ ሽብርተኛነት በሚል ሽፋን ንጹሃንን ማንገላታትና መብታቸውን መጣስ አግባብ ባለመሆኑ ተግባሩን አውግዘዋል ብሏል። የአፍሪካ ሙስሊም ምሁራን ህብረት በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር ለመወያየትና ችግሩን ለመቅረፍ አባላቱን ያቀፈ የልዑካን ቡድን ወደ ኢትዮጵያ ለመላክ ዝግጅቱን ማጠናቀቁንም አስታውቋል። በመጨረሻም አፋር በአፋር ክልል የተሰተውን ድርቅ ተከትሎም በገባው ረሃብ 7 ሰዎች መሞታቸው የተዘገበው በዚህ ባበቃው ሳምንት ነበረ። በድርቁ ምክንያት የሚበላ በመጥፋቱ የአካባቢው ነዋሪዎች የከብት መኖ ለመብላት መገደዳቸው የተገለጸ ሲሆን የክልሉ ባለስልጣናት የረሃቡን መጠንና ያስከተለውን አደጋ ለማጣራት ወደ አካባቢው ባለሙያዎች መላካቸውንም አስታውቀዋል። ዝርዝሩን ተወልደ በየነ ያቀርበዋል። በኢትዮጵያ አፋር ክልል የተከሰተውን ድርቅ ተከትሎ በተከሰተው ረሃብ 7 ሰዎች ሲሞቱ ነዋሪዎች የከብት መኖ ለመብላት መገደዳቸው ተዘገበ። አንድ የክልሉ የሥራ ኃላፊ ጉዳቱን የሚያጠና ልዑክ ወደ አካባቢው መላካቸውን ገልጸዋል። የፍኖተ ነጻነት ጋዜጣ ከአዲስ አበባ በሳምንት ውስጥ ባቀረበው ዘገባ እንዳመለከተው የድርቅ አደጋው የተከሰተው በዞን 1 ኤሊዳርና ቤሩ በተባሉ ወረዳዎች ሲሆን ችግሩ ተባብሶ ቀጥሏል። የድርቅ ተጠቂ የሆኑትና የሚበሉትን ያጡት እነዚህ ኢትዮጵያውያን ኦብዳ የሚባል መንግስታዊ ያልሆነ ድርጅት ለከብቶች መኖ ያቀረበውን ፍርሽካ እየጋገሩ መብላት መጀመራቸውን ከዘገባው መረዳት ተችሏል። ድርቁ ባስከተለው የውሃ እጥረት ሳቢያም 25 ሊትር ውሃ በሚይዝ ጀሪካን በ200 ብር መሸጥ ላይ እንደሚገኝ ተመልክቷል። በአፋር ክልል የገባውንና የኗሪዎችን ህይወት እየቀጠፈ የሚገኘውን ድርቅ በተመለከተ ከፍኖተ ነጻነት ጥያቄ የቀረበላቸው የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ የችግሩን መጠን የሚያጣራ ልዑካን ወደ ስፍራው መላኩን ተናግረዋል። የአደጋ መከላከልና ዝግጁነት ቢሮ የሚሰጣቸው መረጃ መሰረት አድርገው በጉዳዩ ላይ ማብራሪያ እንደሚሰጡ አመልክተዋል። ያሳለፍነው ሳምንትን አበይት ዜናዎች አጠራርገን ያስነበብ የዛሬ ፕሮግራማችን በዚህ ወቅታል። ሳምንቱ በሚያፈራቸው አበይት ክስተቶች መልሰን እንገናኛለን። እስከዛው ቸር ሰንብቱም ጤና ይስጥልን። ያደምጣችሁት የሳምንቱ ዜና የዳሰንበት ዝግጅታችን ነው። ለሁሉም ከልብ አመሰግናለሁ። ወደ ቀጣይ ፕሮግራማችን ከመላፋችን በፊት ግን አንድ ዜማ እንጋብዛችሁ። Yeah. በዜማ ግብዣ ይዘና እንዳላችሁ ተስፋ አድርጋለሁ። እንግዲህ በየሳምንቱ ከተለያዩ መጻፍቶች የምንዳስሳቸውን ከተለያዩ መጻፍቶች ያገኘናቸውን ተረካ የምናቀርብበት ሰዓት ደርሷል። ተረካምና ደርሷል። ባለፈው ሳምንት በክፍል አንድ ዝግጅታችን መዝሙረ ዋልዋ የተሰኘውን ከጋዜጠኛው ማስታወሻ ላይ ያገኘነውን ጽሑፍ አድርሰናችሁ ነበር። ዛሬ ተከታዩን ክፍል እናቀርብላችሁ ቃል ገብተን ነበር። ተከታዩ ክፍል እነሆ ወደ እናንተ ይደርሳል። مزمورة والوا كفل هلال يا قادت انياو ماستوشا تصفاي قبعا የኢህአዲግ ካድሬዎች የአዲስ አበባ አመጽ ከተኮላሸ ከአንድ አመት በኋላ ማለትም በ1985 ዓመተ ምህረት ላይ የኢህአዴን ከፍተኛ አመራር አባል የነበረው ሙላለም አበበ ቢሮ ውስጥ በፈንጅ ተገደለ። አገዳደሉን በተመለከተ ዛሬም ድረስ ሚስጥር እንደሆነ ይገኛል። ከመገደሉ 8 ወራት በፊት ደሴ ላይ በተደረገ የኢህአዴን ኮንፈረንስ ላይ ግን ሙላለም የኢህአዴግ አመራር አካል ላይ የሰላ ሂስ ሰንዝሮ እንደነበር ከዚያን ሰሞን የኢህአዴኖች የመወያያርስ ነበርም። ባጭሩ ሙላለም የኢህአዴን አባላት ላይ ፍትህ የጎደለውን መቃይ የተደረገ ነው፣ እንደ ትግሉ ዘመን በእኩልነት የመናገር መብቶች ይጠበቁ፣ የህዝባችንን ቅሬታዎች እናዳምጥ የመሳሰሉ ተቃውሞችን አቀረበ ነበርም። ሙላለም ቢሮ ውስጥ በሚስጥር በተጠመደ ፈንጂ የተገደለ ሲሆን ከመተ በኋላ የባህር ዳር ሙዚየም በስሙ ተሰይሞለታል። በወቅቱ የሙላለምን ቢሮ ይጠብቁ የነበሩ ዘበኞችና የጽዳት ሰራተኞች ለአጭር ጊዜ ታስረው የነበረ ቢሆንም የሙላለም ገዳይ ግን የውሃ ሽታ ሆኖ ቀርቷል። ሙላለም እንደ ገሰሰ አየለ ወይንም እንደ ማርሻል ሮሜል ከተገደለ በኋላ የተሾመ ሰማዕት ነው ብለው የሚያምኑ የኢህአዲግ አባላት ጥቂት አይደሉም። ይህ ግን የታሪክ ጻፊዎች ይመራምሩበት ዘንድ በእንትልጥል የሚቆይ መረጃ ይሆናል። በአንድ ወቅት ጎንደር ለሥራ በተነበትኩበት ጊዜ የህዝቡን ብሶት ቀርቤ ለማድመጥ እድል ማግኘት ችያለሁ። ጎንደር በራሱ ጥንታዊ ዘቤ ብሶቱን ሁሉ በአዝማሪዎች በኩል ሲተነፍስ አዳምጫለሁ። የጎንደር አዝማሪዎች የመለስ ዜናዊን ያዲሱ ለገሰን የህላዊን የታደሰ ጥንቅሹን በተለይም ደግሞ የጎንደር ልጅ የሆነውን የበረከትን ስሞች በቀኔዎች መካከል እየቀላቀሉ በዝጉብኝ ቤቶች ደንበኞቻቸውን ሲቀሰቅሱ ያመሻሉ። በጣም የደነቀኝ ነገር ቢኖር ግን ጎንደሬ ብሶቱን በግልጽ በአደባባይ ማስተጋባት መቻሉ ሳይሆን እነ በረከት ይህንን የአዝማር ቤት ብሶት የሚሰሙበት ዘዴ ያለማበጀታቸው ነበር። ጋባዦች እንዳጫወቱኝ ጸጉረ ልውጦች አሊያም በጆሮ ጠቢነት የሚታሙ የመንግሥት ሰዎች ወደ አዝማር ቤቶች ሲገቡ ዜማ ይለወጣል። እኔም ለመታመን የበቃሁት በሚታመን የከተማ ነባር ነጋዴ ታጅቤ በመግባቴ ነበር። ባዴኖች ብቅ ሲሉ ዜማው ይቀየርና ሪበል ሰቆጣ ሪበል ኮረም ይዜማ። ቅኔ ሞልቶ የተረፈውን የጎንደር ህዝብ ለመጀመሪያ ጊዜ ያየሁት በዚያ ጉብኝት ሲሆን ያን ህዝብ ከልብ በመነጨ ፍቅር ለወደድኩቻለሁ። ለጎንደር ህዝብ የቅርብ ሩቅ ለሆኑት ለነዋልዋ ከሶስት አዝማሪ ቤቶች ከቃረምኳቸው ቅኔዎች መካከል ጥቂቶቹን ላካፍላችሁ። የሰሙኝ እንደሆነ መለስ ድንከሮ ቀንሶ ማጋጨት ከእንግዲህ ይብቃው። አዘን ይዟል ላሉ አቶ መለስ ዜና ደና አይደለም ወይ ጌቶች እንዳምና። ጎንደር ሀገር ጠፍቶ ሲፈለግ ለሊት ቀን ከአዲሱ ጋራ ሄዳየውት በጎ ምክር መክረው ክፉን የሚያስጥሉ የአርባአራቱ ታቦት ሊቃውንት እያሉ በረከተ መርገም ይቀድሳል ላሉ አዲስ አዲሱ ሰው በስቶ እየተባዛ ከባዶ ሜዳ ላይ ቀረ እንደዋዛ። ሙሉ ዓለም አበበ አየት አላግ ጌታ ሳይታመም ሙሉ አዳሩን ተፈታ። አዲሱ ህላዌ ታደሰ ዘመዴ መንገድ አወጡና ሄዱበት በሆዴ። በረከት አገሩ ስለናፈቀው ዳሽን አናት ሆኖ አስመራን አየው። ከሁመራ ገብተን ከመሃሉ ላይ አዲስ ሰው አገኘን መሬት መሬት ባይ። ዳቦ የመሰለኝ በሩቁ ሳየው አሁን ቀረብ ስል ለካ ቢራ ነው። በገዛ አገራችን በገዛ ወንዛችን በቢራ እያጠቡን ገባን ከጎጆአችን። የደገኛ ነው ወይ ወይስ የቆለኛ ጠለምት ገዳም ገባች የሚል አማርኛ። በረከት በሰው ቤት ሲገባ ሲወጣ እኔም ቤት አልቀረ መርገም ይዞ መጣ። ጥቂቶች ቆራጦች በጣም በርትተዋል ያልተንበረከኩት ጎንደር ላይ ነግሰዋል። አልበቀለም እንጂ ብዙ ዘር ዘርተዋል። ወልቃይት ጠገዴን አስተውሎ ላያት ወያኔ ወያኔ ወይናት ወይናት። መቀሌ ያካፋል ባድዋ ፀሐይ በጎንደር ጨልሞ መቅረቱ ነው ወይ። አደባባይ ቆሞ አበጀው ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ። ምንም ባይቀበር ባንገባ መሬት አሳፍረንም ሞተናል ማለት። የባዴን አመራር አባላት ለራሳቸው ማቅረብ የነበረባቸው አብይ ጥያቄዎች ነበሩ። የአማራ ሕዝብ ለምን እንደጠላቸው መመርመር የመጀመሪያው ነበር። አርሶ አደሩ ደጋፊያችን ነው ብሎ መመጣደቅ ወንዝ እንደማሻገር ከጎንደር ቅኔዎች መገንዘብ ይቻላል። የአማራው አርሶ አደር ከጥላቻ በላይ ባዴን ንቆታል። አልበቀለም እንጂ ብዙ ዘር ዘርተዋል የሚለው ቅኔ አሰቃቂ ንቀት አዝሏል። ዘር የሚበላ አድርጎ ቆጥሯቸዋል። ገበሬ ዘር አይበላም። ዘሩን ከመብላቱ በፊት መሞትን ይመርጣል። ለዘር ልዩ ክብር አለው። ሕይወት እንዲቀጥል የዘር እህል ይቀመጣል። አልበቀለም እንጂ ብዙ ዘር ዘርተዋል ማለት ምን ማለት እንደሆነ ቁጭ ብለው ሊመረምሩት ይገባቸዋል። ምርጫ 97 ስላልበቀለው ዘር የሚያስገነዝብ አስረጅ ነው። በረከት ስምኦን ከጎንደር እስከ ጉግና ወረዳ ዘሩን ዘርቶ መከነም። ህላዌ ተፈራ በአዲስ አበባ የዘሩ ዘር ጫጨም። ራያችን ምን ነበር ብለው የባዴን አመራር አባላት ራሳቸውን መጠየቅና እንደገና ወደ ኋላ መመለስ ይጠበቅባቸዋል። ህላዌ ዮሴፍ በ1988 እፎታ መጽሔት ላይ ባሰፈረው ግለ ገድል ማጠቃለያ ላይ እንዲህ ስል አስፍሮ ነበረም። አንድ ቀን ኢህዴን ልንመሰረት ጥቂት ቀናት ሲቀሩን በህይወት ካሉት ታጋዮች መካከል በረከት ታምራት ተፈራ አዲሱ ገነትና ኃይሌ ከተሰውት መካከል ከበበው አፍራደ ኦስማን ሙላለምና አብዲ ዛፍ ስር ተቀምጠናል። አንዳንዶቻችን ሬዲዮ እየሰማን ወሬ ይተናል። ኃይሌና አብዲ ቼዝ ይጫወታሉ። እርግጥ ነው የባዕዴን ሰዎች ከፍጻሜው ቀን በፊት ወደዚያ ጋር ጥላሰት ተመልሰው የህዝቡን ቅኔ አዳምጠው ሰምና ወርቁ መመርመር ይገባቸው ነበር። ሁሉም የታሪክ ተወቃሽ የሚያደርጋቸው መንገድ መርጧል። መንገዱን ጨጥ አድርግላቸው። የኢሂዴን የአመራር አባላት አጥብቀው የሚወዷት አንድ ግጥም አለች። ሁሉም ያገኙታል። ታዬ የተባለ ታጋይ ለኢህአፓ የቋጠራት ነበረች። ዛሬ ግን ለባዕዴን ለራሱ በልኩ የተሰፋችለት ጥብቆ ሳትሆን አትቀርም። ሞኝ ዳቪንቺ ተላላ የቀረጸውን አጉል ወዶ ለራሱ ስር ተንበርክኮ በፍቅር ትንታግ ተማግዶ የሮም የዋሰው ሊዮናርዶ አወይነዶ አወይነዶ ብላሽ መሐንዲስ ሊዮናርዶ ፍርሻናጢ የኪነት ወራዳ የሰዓሊያን መናጢ አየ ሊዮናርዶ የስዕል ኪነት ሉጢ አድማጮቻችን ያደመጣችሁ ያላችሁት የናንተን ሬዲዮ ኢሳትን ነው። ያስተናገድኳችሁ ብሩክ ይባስ ነኝ። ቀደም ሲል ያደመጣችሁት ትረካ ክፍል 2 ነበር። አብራችሁ ለነበራችሁ ሁሉ ምስጋናችን ከልብ ነው። ለሚቀጥለው አንድ ሰዓት ደግሞ ሁሌ አዲስ በኢሳት ከናንተ ጋራ ቆይታ ያደርጋል። ተወልደ በየነ የተለያዩ መሰናዶችን አዘጋጅቷል። አብራችሁ ቆዩ። በድጋሚ ጋብዛለሁ። በኔ በኩል ኢትዮጵያ ለዘላለም በክብር ትኑር እያልኩ ሰናብታለሁ። ሁሌ አዲስ በኢሳት እነሆ ይቀጥላል። ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራም ለወትር ቅዳሜና እሁድ ሁሌ አዲስ በኢሳት በሁሌ አዲስ የኪነ ጥበብ ዜናዎች፣ የሙዚቃ ታሪካዊ ትንታኔዎችና ቀልዶች፣ ሁሉም የመዝናኛ ዘርፎች ይዳሰሳሉ። ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ወይም ሰቦርነ። ሁሌ አዲስ በኢሳት። ሰላም ተናስተልኝ። የተወደዳችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ? ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራማችን ነው። በዛሬ ፕሮግራማችን እንደተለመደው የኪነ ጥበብ ዜናዎች፣ የሳምንቱ ምርጥ ግጥም፣ ሳምንታዊ ሙዚክ ፈኒ፣ የሀገር ቤት ወግና በ571 305 1637 የደረሱን የእናንተ አስተያየትና ጥያቄዎች ቦታላቸው። ቀሪውን አንድ ሰዓት ተወልደ በየነ አስተናግዳችኋለሁ። ፕሮግራማችንን በተወዳጁ ድምጻዊ በክብር ዶክተር አርቲስት ላውን ገሰሰ ሰማሾይ አንቼ ቀዳማ ጀመር። መልካም ቆይታ ከሁሌ አዲስ ጋር። ጥላውን ቀጠለ። Mama, I'll see my mother here, let me forget some. ቀደም ሲል ተወዳጁ ድምጻይ ክቡር ዶክተር አርቲስት ላውን ገሰሰ አዝናናን የምትከታተሉት ሁሉ ያዲስ ፌሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው ያስተናገርኳችሁ ያለው ተወልደ በየነ ነኝ። ወደ ቀዳሚው የኪነ ጥበብ ዜናችን ስናልፍ የታላቁ ኢትዮጵያዊ ደራሲ የህይወት ታሪክ በመጽሐፍ ታትሞ ተጠይለናል። እኒህ ታላቅ ደራሲ ባለቅኔ ሎሬት ብላቴን ጸጋዬ ገብረመድን ታሪክ ነው። ሎሬት ጸጋዬ ገብረመድን ካጣናቸው 7 ዓመት አልፏል። ላለፉት 15 ዓመታት ከፍተኛ ግምት የሚሰጣቸውን ኢትዮጵያውያን የሚመለከቱ መጻሕፍትን በማሳተም የቆየው ፀሐይ ፓብሊሸር ነው በሎስ አንጀለስ በሚገኝ አንድ ዩኒቨርሲቲ መጻሕፉን ያስመረቀው። እኒህ ታላቅ ደራሲ ሎሬት በህይወት በነበሩበት ጊዜ የተጀመረ ሲሆን ከርሳቸው ጋር በተደረገ ጥልቅ ቃለ ምልልስም የተመሰረተ ነው ተብሏል። መጽሐፉ ከሎሬት የልጅነት የረኝነት ህይወት ጀምሮ ዓለም አቀፉ ቅናስ ካገኙበት ስኬታማና ውጤታማ ህይወታቸው ነው ውጣ ወረድ ይቃኛል። የመጽሐፉ ዋጋ 24 ብር ከ95 የአሜሪካ ዶላር ነው። ሎሬት በአማርኛና በእንግሊዘኛ ከደረሷቸው መጽሐፍቶች ባሻገር የደራሲ ዊሊያም ሼክስፒር ድርሰቶችን በተለይ አምሌትን፣ ማክቤዝን፣ ኦቴሎን፣ ንጉስ ሌርን፣ የፌዝ ዶክተርን በመተርጎም የሚታወቃሉ። ከአንድ አመት በፊት የአዲስ አበባ ፕሬስ ድርጅት በሎሬት ጸጋዬ ገብረመድን የተደረሱ 4 ቲያትሮችን በኢትዮጵያ ብሔራዊ ቲያትር ማስመረቁ ይታወሳል። ከነዚህም መካከል ቴዎድሮስን፣ ምኒልክን፣ ጴጥሮስ ያችን ሰዓትና ዘራይ ድረስ በሮማ አደባባይ የተሰኙትን 4 ሁኔታዎች በኢትዮጵያ ብሔራዊ ቲያትር አሳትሞ ነበር። ዜናው ሲጠቃለል የታላቁ የኢትዮጵያ የስነ ጽሑፍ ሰው የሎሬት ጸጋዬ ገብረመድን የህይወት ታሪክ በመጽሐፍ ታትሞ ወጣ ይለናል። ይሄም ተከታተሉት ሁሉ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። እያስተናገርኳችሁ ያለው ተወልደ በየነ ነኝ። ወደ ቀጣዩ የዜማ ግብዣችን ስናልፍ አንጋፋው ድምጻይ መሐሙድ አህመድ ያዝናናናል። መልካም ቆይታ ከሁሉ አዲስ ጋር። No me cumenas, para que es que aún le menas. ቀደም ሲል ተወዳጁ ድምጻይ ማህሙድ አህመድ አዝናናን የምትከታተሉት ለአዲስ በይሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው ያስተናገርኳችሁ ያለው ተወልደ በየነ ነኝ። አሁን ደግሞ በ571 305 1637 ወደደረሱን የናንተ አስተያየትና ጥያቄዎች እናልፋለን። አብራችሁን ቆዩ። አበራ ባላለ ከፍሎሪዳ ነው ለተወልደ ነው ለምስካ አዘጋጅ ስላብ ስታወራ ስትናገር አባም በመውደድ ነው መሰለኝ የኤል ማስራዎችን ከዚህ በፊት ሌላም አድማጭ ሲናገር ነበር። የአበበ ስራዎች እያልክ ታቀርባለህ። አበበ ድርሰት ዜማው ከሆነ ዜማውን ብቻ እያልክ የሌላውን ስራ ባለቤቱን ይህ ግጥም የኤል ማገብረአብ ነው እያልክ ለምን አትናገርም? አመሰግናለሁ። ተወልደ ኩሊማ አዲስ ፕሮግራም ላይ እንደዚህ አይነት ክለጣ ማድረግ ያለባት ለነጻነት ብታደርግ ምትሽው ነገር ላይ ብታተኩር ለትግሉ አስተዋጽኦ ይሰጠዋል እና ትግሉ ላይ ወደ ነፃነት ሲነጥበም ምን ሆነ አለበት ወደሚለው ላይ ብትንብት በእኔ በኩል ጥሩ ነው እና አመሰግናለሁ። ተናስተልኝ ታጥቂ ይሄ ለተወልደ በየነ ሁላችሁ በእሳት ፕሊስ ተወልደ እኔ የምንጀራ ልጅ ነኝ ፕሊስ አሽው ዘቆየን የሚለውን ዘፈን ብታሰማኝ ደስ ይለኛል። እግዚአብሔር ይስጥልኝ አመሰግናለሁ። ቀደም ሲል በ571-305-1637 የደረሱን የእናንተን ጥያቄዎችና አስተያየቶች አስተናገድን። ወደ ዜማ ግብዣችን ስናልፍ ጌታቸው ካሳያዝናናናል መልካም ቆይታ ከሁሉ አዲስ ጋር። Get it on the light, give it to me now. die The bigger out of life Yeah, my timber eye You can't remember the game The bottom game But then I can't get him You send my heart to pass him Baby, is that the game, y'all? Forget it, me, y'all, it's you You can't remember the game I've been just my heart You can't remember the game I've been just my heart I've been just my honor You can't remember the day I've been just my honor ቀደም ሲል ተወዳጁ ድምጻዊ ጌታቸው ካሳ ቆይት ባለ ዜማው አዝናናን ጌታቸው ካሳ እንግዲህ ከ24 አመት የስደት ቆይታ በኋላ ወደ እናት ሀገሩ ከተመለሰ ከ6 ወር በላይ አስቆጥሯል ጌታቸው ግን በአዲስ አበባ ቆይታው መናፍቆት ሲጠብቀው የነበረውን የኢትዮጵያ ኪነ ጥበብ ታዳሚ በተለያዩ ስራዎቹ ማዝናናቱንና ማረካቱን በተለያዩ ፕሮግራሞቻችን ገልጸናል አሁን ወደ ሁለተኛው የኪነ ጥበብ ዜናችን سنናልፍ ደግሞ በያዝነው አመት የመጀመሪያው መስከረም ወር ላይ ናፍቆትና ፍቅር የተሰኘ አዲስ አልበሙን የለቀቀው ሚካኤል በላይነህ በአሜሪካ የሙዚቃ ዝግጅቱን ለማቅረብ ዝግጅቱን አጠናቋል የሚል መረጃ ደርሶናል ሚካኤል ከአዲሱ አልበሙ በኋላ ባቀረበው የአዲስ አበባ የላፍቶጅም የሙዚቃ ዝግጅቱ ከዘሪቱ ጋር በጋራ ተጣምሮ ማለት ነው የተዋጣ እንደነበር መዘገባችን ይታወሳል አሁንም በዚህ በሰሜን አሜሪካ የተለያዩ ከተሞች ዝግጅቱን ለማቅረብ ቅድመ ዝግጅቱን እንዳጠናቀቀ ውስጣዊ ምንጮቻችን እየገለጹ ነው በዚህ በኢትዮጵያኖች አዲስ አመት ከወጡ አዳዲስ አልበሞች መካከል የሚካኤል በላይነህ ተወዳጅና ስኬታማ እንደሆነ ከተለያዩ ወገኖች የሚደርሱ መረጃዎች ይጠቁሙናል በዚህ መሰረት ሚካኤል በላይነህ እንግዲህ በአውሮፓና በአሜሪካ የተለያዩ ከተሞች ውጤታማውን ያዲሱን አልበም ስራ ሊጀምር ዝግጅቱን ማጠናቀቁን ቀደም ሲል ውስጣዊ ምንጮች ገለጹ ይላል ይህ የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው ወደ ሙዚቃ ግብዣችን سنናልፍ ከላይ እንግዲህ ተወዳጅነትን ያተረፈ የመጣው ያዲሱ የሚካኤል በላይነህ ዜማ ነው የሚጠብቀን ሚካኤል ባንድ ዜማው ዘና ያድርገን እኛ እንመለሳለን ሚካኤል ይከተላል ta yo dange ya tale ቀደም ሲል ወጣቱ ድምጻዊ ሚካኤል በላይነ አዲስ ናፍቆትና ፍቅር በተሰኘ አልበሙ ውስጥ ከተካተቱ ተወዳጅ ዜማዎቹ ባንዱ ዘና አደረገን። የምትከታተሉት ሁሌ አዲስ በኢሳት የኪነት ወምና የመዝናኛ ፕሮግራማችን ነው። እያስተናገድኳችሁ ያለው ተወልደ በየነ ነኝ። ወደ ቀጣዩ ሳምንታዊ የመጀመሪያው ፕሮግራማችን ስናልፍ ደግሞ ቀዳሚ ሆኖ የምናገኘው የሳምንቱ ምርጥ ግጥም ይሆናል። የዛሬው የሳምንቱ ምርጥ ግጥማችን ዝም ይላል ርዕሱ ማለት ነው። ደራሲ ሰለሞን መንገሻ። ግጥሙ በርግጥ ብዙ አውቃለሁ ብናገር አልቃለሁ ይላል ያገሬ ሰው ለነፍሱ እየፈራ በዝምታው ብዛት ገዳዩ ላይራራ ይለናል። የሳምንቱ ምርጥ ግጥማችን ዝም ይሰኛል። ደራሲ ሰለሞን መንገሻ። ወደ ሙዚቃ ግብዣችን ስናልፍ ተወዳጁ ድምጻዊ ጻይ ዮሐንስ ያዝናናናል። መልካም ቆይታ ከሁሌ አዲስ ጋር ጻይ ይከተለ። Oh, እርሸት ቆሻድ ያልከፋኝ ምን ይመስል ወደ መቃጠሉ በሰዱ ታይተው ያንቺ ያለኝ መውደድ ስሜት የባይበርድ ፍቅር ያረጀለ በምርኩስ አይሄድ ወዳጄ What ቀደም ሲል ተወዳጁ ድምጻዊ ጻህ ዮሐንስ አዝናናን የምትከታተሉት ሁሉ አዲስ በኢሳት የኪነጥበብና የመዝናኛ ፕሮግራማችን ነው ያስተናገድኳችሁ ያለው ተወልደ በየነ ነኝ። አሁን ደግሞ ወደ ቀጣዩ የኪነጥበብ ዜናችን ስናልፍ በዚህ በዋሽንግተን ዲሲና አካባቢው ለሚደረገው የኢትዮጵያ እግር ኳስ ውድድር ድምጻውያንን እያነጋገረ ያለው አካል ችግር እንደገጠመው ታወቀ ይለናል ውስጣዋቂ ምንጫችን። ይህ አካል እንግዲህ 29ኛው የኢትዮጵያ እግር ኳስ ውድድር በዳላስ ሲደረግ በዲሲ አዘጋጅቶ የነበረው አካል ነው አሁን ችግር ገጠመው እየተባለ ያለው። ለችግሩ መንስኤ የሆነው በተለይ ውጤታማና ስኬታማ የሆኑ ድምጻውያን በዚህ በዲሲው ዝግጅት ላይ ከዛኛው ወገን ሆነው እንዲቀርቡ ሲጠየቁ ቅሬታቸውን መግለጻቸውን ከውስጣዊ ምንጮቻችን ልንረዳችለናል። ነገር ግን ይህ አካል አሁንም ጥረቱን በመቀጠል በተለይ አዳዲስና አሜሪካንን ለማየት ምኞትና ጉጉት ወዳላቸው ወጣት ድምጻውያን ትኩረቱን አድርጓል ይያልን ነው። ቢሆንም በዛም አካባቢ ያለው ምላሽ እስካሁን ጥሩ አለመሆኑን ነው ለመረዳት ይቻልነው። ምናልባት እነዚህን ወጣትና አዳዲስ ድምጻውያኖችን ለማባበል የተገደዱት ለአሜሪካ ካላቸው ጉጉትና ስሜት እሺሉናል በሚል እንደሆነ ውስጣዊ ምንጮቻችን አብረው ገልጸውልናል። ዜናው ሲጠቃለል እንግዲህ በዚህ በዋሽንግተን ዲሲ ለሚደረገው 30ኛው የኢትዮጵያ እግር ኳስ ውድድር ላይ ተሳታፊ ድምጻውያኖችን ለማሳመን ያኛው ወገን ያረገ ያለው ጥረት አደጋ እንደገጠመው ውስጣዊ ምንጮቻችን ገለጹ ነው የሚለው። ይሄም ተከታተሉት ሁሉ አዲስ በኢሳት የኪነጥበብና የመዝናኛ ፕሮግራማችን ነው ያስተናገርኳችሁ ያለው ተወልደ በየነ ነኝ። ወደ ሙዚቃ ግብዣ ስናልፍ ተወዳጁ ድምጻይ ቴዎድሮስ ታደሰ ዘና ያረጋናል። አብራችሁን ቆዩ። ቴዎድሮስ ቀጠለ ዘርጋለ እንጀራ ይጠባ የኛ ፍቅር እንደ ቀደም ሲል ተወዳጁ ድምጻዊ ቴዎድሮስ ታደሰ አዝናናን የምትከታተሉት ሁሉ አዲስ ፈይሳት የኪነ ጥበብና የመዝናኛ ፕሮግራማችን የለተ ቀዳሚው ነው ያስተናገድኳችሁ ያለው ተወልደ በየነ ነኝ። ወደ ሁለተኛው መደበኛው የሳምንታዊ ፕሮግራማችን ስናልፍ ሙዚክ ፈኒ ነው የሚጠብቀን። ሳምንታዊ ሙዚክ ፈኒ እንግዲህ በኢትዮጵያ ሙዚቃ ውስጥ በተለያዩ ምክንያቶች ትኩረት የምናደርግባቸው የተለያዩ ዝግጅቶች የሚቀርቡበት ነው። በዛሬው ሳምንታዊ ሙዚክ ፈኒያችን ትኩረት ያደረግነው ህመምና የኢትዮጵያ ሙዚቃ ይመለከታል። አሞኛል የሚሉና ከህመም ጋር ተያያዥነት ያላቸው የኢትዮጵያ ድምጻያኖችና ሙዚቃዎች ምን ይመስላሉ? ትኩረት አድርገናል በዚህ ዙሪያ። ህመምና የኢትዮጵያ ሙዚቃ ከሁሌ አዲስ ይሄው። አሞኛል አሞኛል አምን ሄዳል ጋላይ አምሞኛ ፍጹም አልቻልከ አምሞኛ ቀደም ሲል እንግዲህ ህመምና የኢትዮጵያ ሙዚቃን በተመለከተ ቆይታ አደረግን። የምትከታተሉት ሁሉ አዲስ ፈይሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው ያስተናገድኳችሁ ያለው ተወልደ በየነ ነኝ። ወደ ሙዚቃ ግብዣችን ስናልፍ ነጻነት መለሰ ታዝናናናለች። መልካም ቆይታ ከሁሉ አዲስ ጋር። ቀደም ሲል ተወዳጁ አድምጻይ ነጻነት መለሰ አዝናናችን የምትከታተሉት ሁሉ አዲስ በኢሳት የኪነጥበብና የመዝናኛ ፕሮግራማችን ነው ያስተናገርኳችሁ ያለው ተወልደ በየነ ነኝ። ይህም ተከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን የዕለተ ቅዳሜው አንድ ሰዓት ዝግጅታችን ይህን ይመስል ነበር። ሳስተናግዳችሁ የቆየው ተወልደ በየነ ነኝ። በነገው ዝግጅታችን ለገና ለአንድ ሰዓት ተመልሰን እስክንገናኝ ደህና ደሩ። እምዬ ኢትዮጵያ በክብር ለዘላለም ትኑር። ለቱን የኢሳት ሬዲዮ ፍርጭት በዚሁ አብቅተናል። በደህና አደሩ።